السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد الأنبياء والمرسلين، سيدنا وحبيبنا محمد الصادق الوفي الأمين، وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، وندم اهتوج ይሄ ፕሮግራም የሚደርሳችሁ ሁሉ ይህ የ40 ነውያ ኢለ ሐዲስ ሰሂሃ የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ሐዲሶችን ምርጥ የሆኑ ሐዲሶችን ምርጠው ኢማሙ ነዊ 40 ሐዲሶች ባሏቸው ኪታብ ውስጥ ያጠቃለሏቸው አጥር ያለ መልእክት የምናስተላልፍበት ፕሮግራም በመሆኑ ሁላችሁም እንደምትጠቀሙ ተስፋ እናደርጋለን። የመጀመሪያው ሐዲስ الحديث الاول عن امير المؤمنين ابي حفص عمر بن الخطاب رضي الله عنه قال سمعت رسول الله صلى الله عليه وسلم يقول انما الاعمال بالنيات وانما لكل امرئ ما نوى فمن كانت هجرته الى الله ورسوله فهجرته الى الله ورسوله ومن كانت هجرته لدنيا يصيبها او امراه ينكحها فهجرته الى ما هاجر اليه رواه امام المحدثين ابو عبد الله محمد بن اسماعيل بن ابراهيم بن المغيره بن بردزبه البخاري وابو الحسين مسلم بن الحجاج بن مسلم القشيري النيسابوري في صحيحيهما اللذين هما اصح الكتب المصنفه. የመጀመሪያው ሐዲስ አሚር المؤمنين عن امير المؤمنين ከሙእሚኖች አዛዥ አቢ ሐፍስ የሚባሉ የሐፍስ አባት ዑመር ኢብኑ አልኸጣብ ስማቸው ዑመር ኢብኑ አልኸጣብ ከሚባሉ رضي الله عنه الله ስራቸው ይውደድላቸውና ከሳቸው የተወራው ሐዲስ ነው። እሳቸውን ይላሉ قال سمعت رسول الله صلى الله عليه وسلم نبينا عليه الصلاة والسلام سمعتشاتشو الله يسيلو يقول سيلو إنما الأعمال بالنيات سرا يتباله اللو بنيان ونجي على نيا سرا عيقونم من نيوم سرا من نيوم تكبر عجر لأسكين يميشلو بنيا سيهونو سلزيه وإنما لكل امرئ ما نوى ለእያንዳንዱ ህዝብ ሁሉ የነየተው አለ የነየተው ነው የሚሆንለት ያለው ነው የሚሆንለት فمن كانت هجرته الى الله ورسوله ለምሳሌ ስደት ሲያደርግ ስደቱ ወደ الله እና ወደ መልእክተኛው የሆነለት ሰው ሁሉ فهجرته الى الله ورسوله ስደቱ ወደ الله እና ወደ መልእክተኛው ነው የሚሆነው እንግዲህ ንያው ወደ الله ወደ መልእክተኛው አስቦ የአላህ አዘዘውን ለመፈጸም ነብዩን ለመከተል የነብዩን ዲን ለማክበር ብሎ ለመተግበር ብሎ የተሰደደ አጅሩ ወደ አላህ እንደሄደ ወደ ረሱል እንደሄደ ነው የሚሆነው ንያው ነውና ومن كانت هجرته للدنيا دنيا لماغنيت ብሎ ሀብታም ለመሆን ስራ ለመስራት የምቾት እንዲመቸው ለይሄደ او امراتين ينكحوها ويم ሊያገባት ወደ ፈለገ ሴት ስደት ያደረገ ሰው የሆነች ሴት እዚያ ስደት የሚያደርግበት ሀገር ላይ ይፈልጋ ሴት አለች እሷ ጋር ይሄደ ወይ ለሷ እሷን ተከትሎ ይሄደ እሷ ሄዳበት فهجرته الى ما هاجر اليه ስደቱ ወደ ሄደበት ነው የሚሆነው ወደ ዱንያም ከሆነ ለዱንያ ሴትም ከሆነ ለሴት ነው የሚሆነው ሲሉ ነብይ አለይሂ ሰላቱ ወሰለም የትኛውም ስራ ያለ ንያ የማይሆን መሆኑን ይነግሩናል። ይሄንን ሐዲስ رواه ኢማማኒ ማለት ነው ሁለቱ መሪዎች ናቸው ይሄንን የዘገቡት ኢማሙ አልሙሐዲሲን የሐዲሶች የሐዲስ ባለሙያዎች መሪዎች የሆኑት ሁለቱ አንደኛው አቡ አብደላህ መሐመድ ኢብኑ እስማኤል ኢብኑ ኢብራሂም ኢብኑ ሙጊራ ኢብኑ በርዲዝባህ ኢባላል ቡኻሪ ነው። ሁለተኛው አቡል ሁሰይን ሙስሊም ኢብኑ አልሐጃጅ ስሙ ሙስሊም ኢብኑ አልሐጃጅ ኢባላል አቡል ሁሰይን ኢባላል ለቀቡ ኢብኑ ሙስሊም አልቁሸይሪ አንነሳቡሪ ሁለቱ في صحيحيهما ሁለቱ صحيح አላቸው ሁለቱ صحيح ሐዲሶች አላቸው صحيح البخاري صحيح مسلم ይባሉ الذين هما اصح الكتب المصنفه በሰው ልጆች ከተደረሱት መጻሕፍቶች ሁሉ የተሻሉ መጻሕፍቶች የምንላቸው ይላል። جزاكم الله خيرا.